وإذا الرسل أقتت ثم نتبعهم الآخرين كذلك نفعل بالمجرمين ويل يومئذ للمكذبين ألم نخلقكم من ماء مهين فجعلناه في قرار مكين إلى قدر معلوم فقدرنا فنعم القادرون ويل يومئذ للمكذبين ألم نجعل الأرض كفاتا أحياء وأمواتا وجعلنا فيها رواسي شامخات وأسقيناكم ماء فراتا ويل يومئذ للمكذبين إن انطلقتم به تكذبون انطلقوا إلى ظل ذي ثلاث شعب لا ظليل ولا يغني من اللهب إنها ترمي بشرر كالقصر كأنه جمالة ويل يومئذ للمكذبين هذا يوم لا ينطقون ولا يؤذن لهم فيعتذرون ويل يومئذ للمكذبين هذا يوم الفصل جمعناكم والأولين فإن كان لكم كيد فكيدون ويل يومئذ للمكذبين إن المتقين في ظلال وعيون وفواكه مما يشتهون كلوا واشربوا هنيئا بما كنتم تعملون إنا كذلك نجزي المحسنين ويل يومئذ للمكذبين كلوا وتمتعوا قليلا إنكم مجرمون ويل يومئذ للمكذبين وإذا قيل لهم اركعوا لا يركعون ويل يومئذ للمكذبين فبأي حديث بعده يؤمنون ትና በእዝነት ነው የተቀበለኝ አልহামዱሊላህ ወደ ጀና ነህ አለኝ አለው ከዛ በኋላ ተማሪው ምን አለ طيب شيخيه ምንድነው በፊትህ ጥቁር ነገር ያለው ፈዘሃል እንዴ ጣውልገሃል ኮስተር ብለሃል ደሞ ያኒ ያንተን ከለር እኮ ተቀይሯል ወደ ጥቁርነት ሄደ ምናምን ምን የሚያሳዝን ነገር አለ አለው ሼኹ ምን አለ ያ ቡነይ አለው አንድ ነገር አደረኩ ባዱንያ አንድ ቀን ካንዳ አገር ወደ አንገር ወደ ሌላ አገር ሳፈር ነበርና አንዲት መንደር አየሁ አንዲት ቪሌጅ ያኒ አንዲት ገጠር አየሁና ድርቅ ብላለች በቃ ዝናብ የለም መሬቱ ድርቀዋል እንስሳዎቹ በሙሉ ከስተዋል ያኒ ዛፎቹ በሙሉ ድርቀዋል ጠውልጓል የውሃ ምልክት የለም የዝናብ ምልክት የለም መሬቱ ድርቅ ብሏልና ምን አልኩ አለ ما احوج هذه القريه للمطر الكوالي يجي مندر يجي قطركو دي زناب يسفلغات نبر الكو አሁን ይህን ጥያቄ በየውም አልቅያማ አላህ ስብሓነ ወተዓላ ወደ ጀና ውሰዱት አለና በመንገድ አስቆሞኝ ምን ነው ስላቸው፣ ይህን መልስ ምን አገባህ ነው እንደዚህ የምትለው? ይህች ገጠር እኮ ዝናብ ያስፈልጋት ነበር፣ ድርቃለች አልክ አደለም? ማን ነው ኢላህዋ ረቡዋ ማን ነው? እኔ አደለሁም? ምን አገባህ? ምን የምታውቀዋለ? ስለዚህ ይህን ጥያቄ መልስ፣ ካልመለስክ አትሄድም ብሎ የውላ 10 ዓመት ቁሜ መልስ አጣሁለት አለ። በማያገባኝ ገባሁ። አላህ ስብሓነ ወተዓላ ይህችን ገጠር ደረቅ ሲያደርጋት፣ ዝናብ ሲከለክላት የሚያውቀው አለ? ወላሁ ያዕለሙ ወአንቱም ላ ተዕለሙን። አላሁ አርሐመ ራሒሚን፣ ረኡፍ ረሒም፣ ዓሊም ሰሚዕ በሲር፣ ጀባር ሙተከብር፣ ሁሉ የአላህ ስሞች እነዚህ ካነበብን ከዛ በኋላ ምን እንላለን? አላሁ ዋሕደሁ አዕለም ብለን እንዘገዋለን ነገሩ። ስለዚህ ምንድን ነው የምለው? የውመ ልቅያማ ሩሱሎቹ ተሰብስበው፣ ህዝቡ ተሰብስበው፣ እያንዳንዱ ረሱል ስለ ኡመቱ ሲናገር፣ ነቢያችን መጥተው ደግሞ ስለ ሁሉም ኡማ ስለ ሁሉም ረሱል ይመሰክራሉ ማለት ነው። ኢዘን የቁል ስብሓነ ተዓላ ወይሉ የውመኢዝን ልልሙከዝቢን ካለ በኋላ አለም ኑህሊክ ልአወሊን፣ የድሮ ሰዎች እኮ ዘወር ብላችሁ ወደ ኋላ ተመልሳችሁ ህዝቦች እንዴት ይኖሩ ነበር? እንዴት አላህ አጠፋቸው? የጀማዓ እኔ ልንገራችሁ፣ የቁርአንና የሐዲስና የዲናችን ታሪክ ተውት፣ ዝጉት፣ በቃ መጽሐፍት በሙሉ ሂዱና የታሪክ መጽሐፍ አንብቡ። ሌላ የታሪክ ሰዎች ያነበቡት ከዲን ሌላ ማለት ነው። ስንት ነው የምትሰማው? ስንት ነገር ያለፈ በዚህ አዱንያ ከሰይድና አደም ጀምሮ እስካሁን ድረስ ስንት ታሪክ፣ ስንት የሚያስለቅስ የሚያሳዝን የሚያስደስት ብዙ ነገር ነው ያለፈው። አፈለም የሲሩ ፊል አርዲ ፈየንዙሩ ከይፈ ካነ ዓቂበቱ ለዚነ ከፈሩ ኢላ አላህ ስብሓነ ወተዓላ። እስቲ ዘወር ብላችሁ እዩትና ስንት ነገር ልትሰሙ ነው ያለፉ ህዝቦች እንዴት እንደደበደባቸው አላህ ስብሓነ ወተዓላ። አለም ኑህሊክ ልአወሊን ያኒ የድሮ ሰዎች እንዴት እንዳጠፈናቸው አታቁም። ثم نتبعهم الآخرين آخرين دمو الله سراو يعني ين سرا ايرسا ايرسام قطات يمياسفلغو قطات يسطوال انيا يبدله يقطال مالت ادلم اندزي لمارت انشلم اندزي كالنما طيب اهون يمتشفچفو يالو بسات يمقطقطو يالو بدل ادلم طيب الله يياچو ادلم او سلازي አላህ በዱንያ የበደለ በዱንያ መጥፎ ስራ የሰራ ይቀጠዋል ለማለት በጣም አደገኛ እንትን ነው አንልም። ምክንያቱም እያየን ነው። ላኪን አላህ ስብሓነ ወተዓላ ቻይ ነው፣ ይቀጣል። እሱ ለሚያውቀው ነው ቅጣቱ የሚያወርደው። እንዴት? ይህ ነው እዚህ ላይ ነው እንግዲህ ፉል ስቶፕ አድርገን ብሬካችን ይዘን ብሬክ አድርገን ፈራምል ይዘን ቁጭ የምንለው አላህ ለሁሉ አሁን በአይናችን የምናየው በደልና ጭፍጨፋና ይህን ሁሉ የምናየው አሰቃይ የሆነ ግፍ ለምን አላህ መልስ አይሰጥለትም ለማለት ስለማንችል ነቁል ወላሁ አዕለሙ ወአንቱም ላ ተዕለሙን ወላሁ አሕከሙ ልሓኪሚን ወላሁ የፍዐሉ ማ ዩሪድ። ስለዚህ በዚህ ነው የምንዘጋው። ስለዚህ እስከ የውም አልቅያማ ግን አላህ ቅጣት ለሚገባው በአዱንያ ይቀጠዋል። በአዱንያ ለማይቀጣ ደግሞ ተርፈዋል ማለት አይደለም፣ የውም አልቅያማ አሳልፈዋል። አላህ ስብሃነ ወተዓላ በየውም አልቅያማ 10 እጥፍ አድርጎ ሊቀጣው ነው። አለም ኑህሊክ ልአወሊን ثመ ናም ኑትቢዑሁም አልአኺሪን፣ ሌሎቹም እስከ የውም አልቅያማ ለሚገባው ቅጣት እየሰጠ አላህ አይቆምም፣ ቅጣት ከመስጠት አይቆምም። ከዛሊከ ነፍዐሉ ቢልሙጅሪሚን፣ ሙጅሪሞችና ካፊሮችና በዳዮችና በጣም መጥፎ የሚሰሩ በሰው ልጅ በሂውማኒቲ እንትን የሚያደርጉ አላህ ዝም አይልም። ወይሉ የውመኢዝን ልልሙከዝቢን አለ። ثم قال سبحانه وتعالى ደሞ እናንተ በአላህ የምትከፍሩ ከሞትም በኋላ መቀስቀስ የለም የምትሉ ምን አይነት ፍጥረት ናችሁ እናንተ? እስቲ ዘወር ብላችሁ ተመልከቱ እስቲ። አለም ነኽሉቅኩም ሚማ ኢመሂን፣ አንተ የተፈጠርኩ አንተ ካፍር ሙሽሪክ፣ በነቢዩ ሳ ሰለም የምትክድ፣ በቁርአን የምትክድ፣ በአላህ ራሱ የምትክደው፣ በየውም አልቅያማ የምትክድ፣ አለም ነኽሉቅኩም ሚማኢን መሂን፣ በጣም ደካማና በጣም መሂን። ምንድን ነው መሂን በአማርኛ? ያኒ ውርደተኛ የሆነውም ደካማ ዋጋ የሌለው ፈሳሽ። ከዛ አይደለም የፈጠርናችሁ? ይህ ስፐርም አንድ ጊዜ ከብልትህ ከወጣ አንተ ራስህ ነው ከሱ የምትሸሸው። ቶሎ ብለህ እንድታጥበው ትቸኩላለህ። ቶሎ ብለህ በቃ እንድትጸዳ ትፈልጋለህ። መሂን መሂን። አሁን አንተ መንይ ይዘህ ወደ ሱቅ ሄደህ ወደ ስኳር ትገዛለህ በመንይ? በመንይ ይዘህ አንተ መኪና ትገዛለህ በመንይ ይዘህ? ምንድን ነው ታይቶም ተሰምቶም አይታወቅም። ምክንያቱም ሐቂር ነው፣ መሂን ነው፣ ውድቅ ነው፣ ዋጋ የለውም። ፈሳሹ ለስሜትህ ብለህ የቀዘፍከው ነገር ነው እንጂ ምንም ዋጋ የለውም። በዛ የምትገዛው ነገር የለም። ከዛ አይደለም የተፈጠራችሁ? አለም ነኽሉቅኩም ሚማ መሂን። ማድር በአማርኛ መሂን ምንድን ነው ወንድሞች? መሂን አሃነሁ፣ አዋረደው፣ አቃለለው፣ ቀላል፣ ዋጋ የሌለው መሂን፣ ደካማ። አንተ የስፐርሙ እስቲ በእጅህ ያዘውና ምንድን ነው? ፈሳሽ ነው። ምን ይጠቅማል? እንደዚህ ብታደርገው ይጠፋል። ታውቃለህ፣ በዛ በእጅ የምትይዘው ኳንቲቲ ያኒ ሚሊየንስ ኦፍ ሚሊየንስ የዘር ፍሬ አሉ እዛ። ዶክተሮች እንደሚሉ አንድ ወንድ አንድ ጊዜ በሴት ብልት የሚያፈሰው ስፐርም 300 ሚሊየን የዘር ፍሬ አሉ እዛ ለልጅ የሚወለድበት። ዊዲን 20 ሰከንድ ነው፣ ዊዲን 20 ሚኒትስ ነው፣ በሙሉ ይሞታሉ። እየዋኙ ሲሄዱ በሙሉ ይሞቱና አንድ ብቻ እየዋኘ ወደ ማህፀን ይገባል። ከዛ ማህፀኑ ይዘጋል። ከዛ ከእንትኑ ከሚስቱ ጋር ያለው ስፐርም ይቀላቀላል፣ ልጅ ይረገዛል ማለት ነው። ከዚህ በጣም ዋጋ የሌለው ያኒ ነጅስ ነው ብለህ የምታጥበው ውድቅ የሆነው ከዛ አይደለም የተፈጠራችሁ? ከዛስ ፈጀዓልናሁ ፊ ቀራሪ መኪን አይ ማ ኸለቅናኩም አዩሃ ልአደምዩን ሚማ መሂን አማ ኸለቅናኩም ምን ሃዛ አይ ፊ ጋየት ልሐቃራ በጣም ውድቅ የሆነው ነገር ኸረጀ ሚን በይን ሱልቢ ወተራኢብ ከጀርባህና የሴት ጡት በታችዋ ያለው አጥንትና እንትኑ ያኒ ከጀርባና ከጡት በታች የወጣ ፈሳሽ ሓታ ጀዓለሁ ላህ ፊ ቀራሪ መኪን ቀራር መኪን ወሁወ ረሒም ማህፀን ማለት ነው። አላህ ስብሃነ ወተዓላ ይህን ስፐርም አንተ ከተፋው በኋላ ወደ ማህፀን ገባ ይላል አላህ ስብሃነ ወተዓላ። ፊ ቀራር መኪን ወሁወ ረሒም የስተቂሩ ወየንሙ ኢላ ቀደር ማዕሉም ለተወሰነ ጊዜ በማህፀን አስቀመጥንህ አንተ የአደም ልጅ። ለተወሰነ ጊዜ ማለት 6 ወር፣ 7 ወር፣ 8 ወር፣ 9 ወር ከፈለገም አላህ አስወርዳለች ተብሎ የሁለት ወር በደም ሆነ ትሄዳለህ። ከሆነ ደግሞ ከፈለገ ደግሞ 9 ወር ትረገዝና ሙተህ ሙት ወለደች ይባላል። ከፈለገም ከሽንት ጋር ሳይታወቃት ከሽንት ጋር ይሄዳል። አላህ ስብሃነ ወተዓላ በዛ ማህፀን አስገብቶ ኢላ ቀደር ማዕሉም። ቀደር ማዕሉም ማለት ለተወሰነ ጊዜ። ስንት ነው? 9 ወር ላ طيب 8 ور لا 7 لا الله بمياوقو قدر معلوم مالت الله ياوق او غزي يا 6 ور كو تولدالچ يا 7 ور تولدالچ يا 8 تولدم يبالال يا 9 ور تولدالچ يعني يا 8 ورم تولدالچ كن تككل ادلم يلالو على كل حال الله سبحانه وتعالى بفلقو ساعات بفلقو ور ياسوطحال إذن إلى قدر معلوم لتوسن جزي بمحسن تقوي الله. فقدرنا أي قدرنا ودبرنا ذلك الجنين في تلك الظلمات 3 بسوستج اللماء ውስጥ ነው የኖርከው ለዘጠኝ ወር? የምን ጨለማ? መጀመሪያ የማህፀኑ ጨለማ፣ በማህፀኑ ውስጥ ተቀምጠሃል አንተ ፉንጋ፣ አንተ ፋንዲያ። አሁን በኪብሪያ እና ብንትን ልትፈነዳ የፈለግከው አንተ ዝንብ እንኳን ዝንብ፣ ወላሂ ወላሂ ወላሂ ثم والله ያ አንተ የተፈጠርክበት ስፐርም አንድ ዝንብ መጥተው ብሎ በልቶህ ቢሄድ ትጠፋ ነበር። አይደለም እንደ ወንድሞች ማይክሮስኮፒክ፣ በማይክሮስኮፕ የማይታይ ነው እኮ አንተ ከ300 ሚሊዮን እንጂ ከ300 ሚሊዮን የዘር ፍሬ አንተ ተመርጠህ ወጣ። በአይን የማይታይ በእጅ የማይዳሰስ ጨርሶ ያ የቀዘፈው አባት እና ሴትዋም የማያውቁት ነገር፣ ዶክተርም ፈልጎ ሊያይህ የማይችል ማይክሮስኮፒክ በል አንደር ዘ ፓወር ዘ ሞስት ፓወርፉል አንትኑ ማይክሮስኮፕም አትታይም ነበር እዛ ጊዜ። ከዚህ ነው የፈጠረህ። إلى قدر معلوم فقدرنا فنعم القادرون. طيب إلى أن جعله الله جسدا سوى درجه أتنت سقا عين جرو أف لب ثم نفخ فيه الروح روح أسقبال له ومنهم من يموت قبل ذلك عندان دهس أنو شالو يعني أسور دال لشتبلو يهدال عندان دمو يعني يال يموتال عندان دو قماش ሰው ይወጣል። አንዳንዱ ሶስት እግር ይዞ ይወጣል። አንዳንዱ አምስት ልጆች ሆነ ይወጣሉ። ሁሉ የአላህ እውቀት ነው። ፈኒዕመል ቃዲሩን አላህ የደነገገው አላህ የወሰነው ኒዕማ ነውና አላህ የወሰነው ነህ አንተ። አንተ አሁን አይነህ አፍጥጠህ ትከሻህን ከፍ ያደረክ ምንድን ነው? የውመል ቅያማ ምንድን ነው? ቁርአን ብሎ የትዕቢት ተቅማጥ የያዘህ ሰው ወላሂ እንደዚህ ነው የነበርከው። ዘወር ብለህ አታይም ይልሃል። አላህ እኮ ነው እያስታወሰህ ነው ወንድሞች። ጠይብ ያዕኒ ቢዛሊከ ነፍስ ልሙቀደሰ ሐይቱ ካነ ቀደረን ታቢዐን ልልሕክማ። አንተ የአላህን ፍላጎት ተከትለህ ነበር የምታድገው በማህፀኑ። ያንተ ፍላጎት አይደለም። የእኔ ፍላጎት ብሆን በእናቴ ማህፀን በነበርኩበት የእኔ ፍላጎት ብሆንማ እንደ ሰይድና ዩሱፍ ሆኜ በመልክ ተአምር የሆነ መልክ ይዤ ወጣ ነበር። እንደ ነቢያችን ሆኜ ልወጣ ነበር። ያኒ በሁሉ መስፈሪያ አንደኛ ሆኜ ልወጣ እፈልጋለሁ። ሁላችን እንደዚህ እንፈልጋለን። ላኪን አንተ ታቢዑን ሊሕክመትላህ የአላህን ፍላጎት ተከትለህ ነው የምትሄደው። አንዳችን ጥቁር፣ አንዳችን ቀይ፣ አንዳችን አጭር፣ ሌላ ደግሞ ረዥም፣ አንዱ ወፍራም፣ አንድ ቀጭን፣ አንድ መልዑን፣ አንድ ሰዒድ፣ አንድ ሁሉ የአላህን ሕክማ ይዘህ ነው የምትሄደው። ይህን ድክመት ያለ መጀመሪያ ሚማ ኢመሂን ከደካማ ፍጥረት የተፈጠርከው፣ ሁለተኛ አንተ ራስህ ደካማ አለምንም ፍላጎትህ የተፈጠርከው። አሁን ሐኑታ ብንጠይቃት ወንድ ሆኜ ልፈጠር ፈልግ ነበር ትላለች። እሺ አብዱካ ብንጠይቀው እረ ሴት ይፈልግ ነበር ይላል። ሌላ ብንጠይቅ እንደዚህ ይላሉ። ላኪን አላህ ፍላጎቱ ሆኖ የእሱ ሕክማ ሆኖ በእሱ ፍላጎት ነው የወጣሁ። ለዚህ እንኳን አቅም የለህም። ለዚህ እንደ ፈለግከው ለመወለድ አቅም የለህም። ጠይብ ቃለ ሰለላሁ ዐለይሂ ወሰለም አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ሱብሓነላህ አልዓዚም። እጃቸው ያኒ ግራ እጃቸው ዘረጉና ምራቃቸው ትፍ አሉ እዛ እጃቸው። ከዛ በኋላ ምን አሉ? አዩሆ ናስ አሉ። ቃለ ረቡኩም አላህ እኮ እንደዚህ አለ። እንደዚህ አድርጎ ምራቃቸው እንደዚህ መቱትና ምን አሉ? የቁል ነቢ ስ ሰለም ቃለ ረቡኩም ያብነ አደም ኢኒ አና ትዕጅዙኒ ወቀድ ኸለቅቱከ ሚን ምስሊ ሃዛ። አንተ እኔ እንዴት አድርገህ ልታሸንፈኝ? አንተ የብን አደም ከዚህ አይነት ምራቅ የመሰለው ፍሳሽ የፈጠርኩ እንደገና ፈጥሬ አድገህ ሽማግሌ ሆነህ ሞተህ ተቀብረህ ከመሬት ማውጣት ነው የሚያቅተኝ? አለ ረቡኩም አሉ ነቢያችን። ገባችሁ ወንድሞች? ምራቃቸው እዚህ ያደረጉና መቱት እንደዚህ ያ ابن ادم አና ትዕጅዙኒ እንዴት እኔ አንተን አልችልም አንተ ታደክመኛለህ እንዴ ከዚህ አይነት ፈሳሽ ፈጠሬ 9 ወር በማህፀን አስቀምጬ እንደገዛ ልጅ ሆነ ወጣ ጎረመስክና ልጅ ማሻአላህ ትልቅ ሰው ሆንክ ከዛ ሸመገልክ አረጅ እርጅና መጣ ሞትክ ተቀበርክ መጀመሪያ ካልነበርከ እንደፈጠርኩት አሁን ከመሬት ማውጣቱ ምን ያቀተኛል አለ ማን ነው ያለ ያ ረሱላህ ربكم ينان ترب الله حجن اندزي عليه قالوا النبي عليه الصلاه والسلام طيب دمو تملكتو في مكان بل من على الله سبحانه وتعالى لاحظوا بدم تملكتو ثم جعلناه في قرار مكين في مكان العالم باند بوتا اسقمطنو بمحصن معناتنو باند محصن يتبالو بوتا اسقمطنو العالم ولكن قال في قرار مكين لم يقل في مكان بل قرار مكين يعني قرار يستقر في المخلوق الجديد المخلوق الجديد يا بسبرم يتسراو لج استقرار يم ياغنيبت بوتا من مات نو استقرار منم سو لينكات يم مايتشل انسسارو سو نو ምንም አይነት ለነካው የማይችል አንድ ስልቻ እዛ አስቀመጥ ነው ثم قال مكين يعني متمكن لا يحركه ولا ينزعه احد في قفص محفوظ الله حفظه بوسط ادرغو مجمريا ماحصنوا عليه كماحصنوا بلاي مشيما ام بحلال مشيما ማለት ሴቶች ያቃሉ አንድ ሴት ስትወልድ ልጅ ሲወጣ ልጁ ሲወጣ በአንድ ስብ የመሰለ ረቃቅ ነገር ተሸፍኖ ነው የሚወጣው ከነጋላችሁ ወንድሞች ካንድ በአንድ ስስ የሆነው ስብ የሚመስል ነገር በዛ ተሸፍኖ ይወጣል እና አንዱ የእናቱ ማህፀን ነው ስልቻው ሁለተኛ ስልቻ ደግሞ ያመሸማ ያልኳችሁ አራተኛ ደግሞ ሆዱ አራሱ በእነዚህ ውስጥ ሆኖ በዚህ በእነዚህ ሶስት ጨለማ ሆኖ ያሳደኩትና ከዛ ወጥቼ عبد العليم عبد القادر سعدية منا من يالكوت يعني مكين مكين طيب أودته نعم ما ننو يودته الله سبحانه وتعالى آدم كذا حواء هلوتم تقنانيونا إنيا بيلين سن بيلين سيهون نسو بزي أنا تكنيك ودان سبرمو ده سيتوا مهساني قبال يرقزال يولدال يادقال ይህ አድርጌ ከፈጠርኳችሁ በኋላ ላኪን እናንተ በንቀት አያችሁት ይህ ነገር እንደገና አለ አለም نجعل الارض كفاتا احياء وامواتا ደሞ መሬት ራስዋ መሬት እኮ በጣም ተስገርም ፍጥረት እኮ ነች አለ አለም نجعل الارض كفاتا كفاتا እቅፍ አርጋ የምትይዝ መሬት احياء واموات بهوت يالاچو 7 بليون يسو لج اهون اهون بالنو 7 تكل درسوال 7 تكل بليون حزب بجربوا تشكما يهدش نو كفاتا اقفار قال هولاچم اقفا يازچن ادلم واموات سنموت دمو بهدوا اهون بجربوا سنموت دمو بهدوا يمتاقفن مريت الم نجعل الارض مريتاچو اندزي حالا درغن وي ايش كفاتا لهلوم يمتبقى لهلوم اقفا يمتادر لمن احياء واموات بهوتاچو يالاچو بجربوا يزا ايان كبكبچ تيزاچو عليچ كموتاچو بهدوا وسط اسكبتا ለብዙ አመታት ደሞ ቅፍ አርጋ የምትይዛቹ አላደረግናች አላደረግናትም ወይ አው አደረክ የጌታዬ والله ይገርማል ይገርማል ከነብይ ከሰይድና አደም ጀምሮ እስካሁን ድረስ ስንት ሰው ተፈጥሯል ወንድሞች ስንት ሰው ተፈጥሯል ሞት ባይኖር ኖሮ የት ይኖሩ ነበር እነዚህ የት ይኖራሉ እንዴ በዚህ ክፍለ ዘመን ብቻ 7 ቢሊዮን የተገኙ ለሚመጣው እስከ የውም አልቂያማ ስንት ቢሊዮን ስንት ትሪሊዮን ስንት ኳትሪሊዮን ሰው ሊኖር ነው በዚህ መሬት? ማን ነው የሚያቅፈው መሬት? ከሞትም በኋላስ መሬት? አለም ነጅዓል አልአርድ ኪፋታ አሕያአ ወአምዋታ። ጠይብ መሬትዋ ደግሞ ተንቀጥቅጣ ምናምን ሙቭ እያደረገች በጣም እየተንቀጠቀጠች እንዳትወድቅባችሁ፣ ተራራው እንዳይፈርስባችሁ፣ ባህሩ በማዕበል በቃ ተቆጥቶ ወደ መሬት እንዳይመጣ፣ እሷ ደግሞ ነዝ ነዝ ነዝ ብላ በቃ ሰዎቹ እንዳታጠፋ። ወጀዐልና ፊሃ ረዋሲያ። ረዋሲያ እንደ ችካል ማለት ነው። ዳስ ስትተክል አሁን ያኔ ችካል ተረግና በዛ ነው የምታስይዘው። እነዚህ ተራራዎች ደግሞ በመሬት መሬትዋን እንዳትንቀጠቀጥና ኤርትኮክ ብዙ እንዳይመጣ በተራራዎች አድርገን ቀጥ አደረግናት። ሻሚኻት ትላልቅ ተራራዎች እንደ ሂማላያ ማውንቴን ትላልቅ ሂማላያ ማውንቴን ለምሳሌ ብታዩት የእሱን ያህል ርዝመት በመሬት ውስጥ አለ መሰረት። ተማም ወጀዐልና ፊሃ ረዋሲየ ሻሚኻቲን። ይህ ብቻ አይደለም፣ ከተራራዎቹ የሚወጡ ከሸለቆቹ የሚወጡ ከተቆፈሩ ከጉድጓዶቹ የሚወጡ ውሃ የተጣራ ውሃ ደግሞ አላጠጣናቸውም ወይ? ዋስቀይናኩም ማአን ፉራታ። አላህ ለምንድን ነው ይህን የሚገልጸው? እናንተ ዘወር ብላችሁ አላህ የሰጣችሁ ኒዕማ እንዴት እንደ ሰጣችሁ የሰው ልጅ ሊያደርገው የማይችል ነው። ይህ ነገር አሁን የጠቀስኩት በሙሉ የሰው ልጅ የፈለገውን ቴክኖሎጂ ቢደርስ እንትን አይልም። አለም ነጅዓል አልአርድ ኪፋታ አሕያአን ወአምዋታ። ጠይብ በመሬት በሆድዋ ስትሞቱ በጀርባዋ በህይወታችሁ ያላችሁ ተሸክማለች። ወጀዐልና ፊሃ ረዋሲያ እንደገና ደግሞ ተራራዎችና ሻሚኻት ትላልቅ ረጃጅም የሆኑ ተራራዎች እንዳትንቀጠቀጥ ብለን አደረግንላችሁ። ከዛስ ከተራራዎቹ ከሸለቆቹ ከምንክምን ደግሞ ውሃ እያመጣን ከዛ እየፈለቀ ውሃ ወአስቀይናኩም ያኒ አጠጣናችሁ እናጠጣችኋለን። ወአስቀይናኩም ማአን ፉራታ። ፉራታ ያኒ ቀዝቃዛ ጣዕም ያለው ጨዋማ አይደለም፣ ስኳራማ አይደለም፣ ሆምጣጣ አይደለም፣ እሬታም አይደለም። ጥሩ ውሃ፣ ጥሩ ውሃ፣ እርካታ የሚያገኝ ውሃ እየጠጣችሁ አይደለም? ይህን ነገር ወይሉ የውመ ኢዚን ልልሙከዚቢን አለ። ይህን ነገር በንቀት ያየ፣ ይህን ነገር አልረዳም ያለ፣ ይህን እያየ የከፈረ ወይሉ የውመ ኢዚን ልልሙከዚቢን። خلق الله الأرض كافية لجميع ابن آدم، هذا كلام المفسرين، بل للحيوانات والنباتات لسو لجبتش هذا اللم انس الساوتشو ميلينس اند بيلينس انسا يتي ينورونو بمريت سيموتوس بقرواد. فقال كفات أحياء وأموات، أحياء على ظهرها وأموات على بطنها. والإنسان الآن يقول أهن يهن هلو إياي يسو لج أهن تنظيم النسل ይላል። يعني ብዙ መውለድ የለብንም፣ አገር ህዝብ እየበዛ እየሄደ ነው፣ ብዙ መውለድ የለብንም። በቻይና ከሁለት በላይ መውለድ ክልክል ነው። በጃፓን እንደዚህ ነው። አውሮፓም አሁን እንደዚህ ሆነዋል። አሜሪካም እንደዚህ ሆነዋል። የተወሰነ ልጅ خلاص ይበቃል፣ ከዚህ በላይ መውለድ የለም። አንተ ነው የምትወስነው። አለም نجعل الارض كفاتا العالم الله سبحانه وتعالى كافيا ሁላችን የምታቅፍ ሰፊ መሬት አይደለም የፈጠረልን? ምን አስጨነቀህ አንተ? ተንዚመ ነስል ይላሉ ነቢያችን። ደግሞ በሱ አንጻር ተናከሑ፣ ተናሰሉ፣ ተካተሩ፣ ኢኒ ኡባሂ ቢኩም የውመ ልኡመም ይላሉ። እረ ብዙ ተባዙ፣ አግቡ፣ ውለዱ፣ ብዙ ልጆች አምጡ፣ ነገ እንድኮራባችሁ፣ የእኔ ኡመት እኮ ይህን ያህል ናቸው ብዬ እንድኮራ በነቢዮች ዘንድ እባክህ ተባዙልኝ፣ ውለዱ፣ ተዋለዱ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አሁን ደግሞ ነጮች መጥተው ላ ከሁለት በላይ ክልክል ነው፣ ከሁለት በላይ ጥሩ አይደለም። አሁንም እኛ ሙስሊሞችም ከነሱ ጋር ሆነናል። አንዱ ያስወርዳል፣ አንዷ ታስወርዳለች፣ አንድ ክኒን ትወስዳለች፣ አንዷ ደግሞ ያኒ ማድሪ ልጃቸውን የሚገድሉም አይታጡም። በል አሉ አሁን በአዲስ አበባ አንድ ቦታ አለ ሆስፒታል፣ በየቀኑ ስንት ምንድን ጉድፍቻ ስንት ጉድፍቻ ተጥሎ ነው የሚገኘው? ለምን? አንቺ ምን አይነት ሰው ነሽ? አንቺ ወላሂ ከከርስሽና ከሆድሽ ያኒ ከአንጀሽ ተቆርጦ የወጣ ልጅ በበረሃ ጥለሽ የሆነ ይሆን ብለሽ ትሄጃለሽ? ምን አይነት ሆድ ነው ያለሽ? ወላሂ ምን አይነት ጭካኔ ነው? የአራዊት ጭካኔ ነው። ወላሂ ምንድን ነው? አንቺ ወልደሸዋል። ኸላስ ያኺ አሳድጊው። ሩበማ ይህ ልጅ ያንቺን የሰዓዳ ምንጭ ሊሆን ይችላል። ሙምኪን አንቺ ሰው ለመሆን የሚያደርግሽ ይህ ልጅ ይሆናል። ለምን እንሻአላህ በዚና ብትወልጁ፣ በዝሙት ቢወለድም ምን አጥፍቶ ልጁ የምትጥዩ? እንደዚህም በስተዋል አሁን በክኒን አድርገህ ያኒ ህፃኖቹን መሞትም አለ ማስወረድም አለ። ይህ ሁሉ አላህ ስብሓነ ወተዓላ አለም ነጅዓል ልአርድ ኪፋታ አሕያአ ወአምዋታ ካለ በኋላ እንደገና ምን አለ? ወጀዓልና ፊኩም ረዋሲየ ሻሚኻቲን ወአስቀይናኩም ማአን ፉራታ። ይህ ሁሉ አደረገላችሁ ግን ካፊሮች ይበዛሉ። ጠይብ ቀጠለና አላህ ስብሓነ ወተዓላ ምን ይላል? እንጠሊቁ ኢላ ማ ኩንቱም ብሂ ቱከዚቡን። አሁን ወደ አኼራ ወሰደን አላህ ስብሓነ ወተዓላ። ከአዱኒያ ወጣንና ወደ አኼራ ሄድን። ይህ ሁሉ እያዩ የሚከፍሩ ሰዎች፣ የሚክዱ ሰዎች የውም አልቅያማ የፍርድ ቀን መጣ። ሁሉ ሰው ቆሜ ፍርድ ተሰጠ። ካፊሩ ታወቀ፣ ሙሽሪኩ ታወቀ፣ ሙእሚኑ ታወቀ። ባጭሩ የጀና ሰዎች ተለዩ፣ የጀሀነም ሰዎች ተለዩ። የጀና ሰዎች አለምንም ችግር አለምንም ጭቅጭቅ ሂዱና ጀና ግቡ ነው የሚባለው። ኸላስ ጀና ሄዶ ለጥ ብሎ ይተኛሉ። አሁን ወደ ሙሽሪኮች እንምጣ፣ ወደ ካዲዎች ምን ይላቸዋል አላህ ስብሓነ ወተዓላ? እንጠሊቁ ኢላ ማ ኩንቱም ብሂ ቱከዚቡን። በሉ አሁን በአዱንያ እውነት አይደለም፣ ቅስቀሳ የለም፣ ከሞቱም በኋላ መነሳት የለም፣ ሙሐመድ ከዛብ ነው፣ ቁርአን ክዝብ ነው የምትሉ የነበሩ ወደዛ ስትንዎ፣ አሁን የምትዋሹት የነበረ ነገር አሁን መጣ። እንግዲህ እዩት፣ ይችነች ጀሀነም። እንጠሊቁ ያላ ያላ፣ ተነሱ እንሂድ። ወዴት? ወደዛ የምትዋሹት የነበረ ምንድን ነው እሱ? ጀሀነም። እንጠልቁ ኢላ ማ ኩንቱም ብሂ ቱከዚቡን። እንጠልቁ አለ እንደገና። እንጠልቁ ተነሱ እንሂድ ማለት ነው። እንጠልቁ ኢላ ዚሊን ዚ ثلاث شعب لا حول ولا قوة إلا بالله ኢላ ዚሊን ዚ ثلاث شعب። መጀመሪያ ምን አለ? እንጠልቁ ኢላ ማ ኩንቱም ብሂ ቱከዚቡን ያዕኒ ውሸት ነው ጀሀነም፣ ጀና የሚባል የለም የምትሉት የነበረ ተነሱና እንሂድ ይባላል። يقول سبحانه وتعالى في سورة الطور هنا ملكته في سورة الطور من الله سبحانه وتعالى يوم يدعون عين شدانج يدعو بالله يدعون يعني مش يدعون يدعون يدعون مالت يتقرى له مالتنا ويم يدعون قن تغفترو تغفتو بوتادر تيزو يتسابو مالتنا يهدالو يوم يدعون ኢለ ፌን ኢላ ናሪ ጀሀነመ ዳዓ። ሸድዱት እንደገና ዳዓ። እየተገፉ እየተገፈተሩ እየተሳቡ ወደ ጀሀነብ ይሄዳሉ። እሺ ጀሀነብ ካዩ በኋላ ጀሀነብ ከመግባታቸው በፊት የሞራል ስቃይ አላቸው። በጆራቸው የሚሰሙት ከመላእኮቹ ምን አለ አላህ ሰላ ሀዚህ ይህችም ታይዋት النار التي كنتم بها تكذبون نار يلم جهنم يلم بلاچو يمتكدوات ينبره يهچنه جهنم كذا بحالا ياسغبواچوال كاسغبواچو بحالا دمو من يلواچوال افسحر هذا محمد ساحر تلو نبر ادلم دي ابو بكر ساحر تلو نبر ادلم جهنم يلم زنبلو سحر نو تلال افسحر هذا ام انتم لا تبصرون እያያችሁ ነው ወይስ አታዩም? አሁንም አሁንም ጀሀነም ገብታችሁ እያያችሁ አናይም አንሰማም ልትሉ ነው እንዴ? ወይስ ስሕር ነው ይህ? ላ ሐውለ ወላ ቁወተ ኢላ ቢላህ። ይህን ነገር አሁን እነ አቡ ጀህል እየሰሙት እኮ ነው። በሙሉ የመካ ቁረሾች ይህን ቁርአን እየሰሙት እያነበቡት ነው። አፈ ስሕሩን ሀዛ አም አንቱም ላ ቱብሲሩን። ቀጥሎ ምን ይሏቸዋል? እስለውሃ ተጠበሱ ማለት ነው። እስለውሃ ቢሳድ እስለውሃ ፈስቢሩ አው ላ ተስቢሩ ሰዋኡን ዓለይኩም። ሰብር ብታረጉ ባታረጉም ምንም መውጪያን መሽሎኪያ የለም መምለጫ የለምና ዝም ብላችሁ ተጠበሱ ይባላሉ የጀሀነም። ኢነማ ቱጅዘውነ ማ ኩንቱም ተዕመሉን። ያኒ አሁን እኛ ሆነ ብለን አይደለም ጀሀነም እናስገባችሁ ጀዛችሁ ነው ይባላል። ታውቃላችሁ አላህ እንደሚያፌዝ አላህ ያሾፋል፣ አላህ ያፌዛል። አላህ በጣም በሱኽሪያ ይናገራል። በቁርአን ብዙ አለ እንደዚህ። አላህ የስተህዜ የስኸር አላህ ሲያሾፍ አይታያችሁ ወላሂ በጣም ትን ነው። ወይቁል ምን አሁን እዚህ ለምሳሌ በዚህ ሱራ ምን ይላል? እንጠሊቁ እንሂድ፣ ሂዱ እንጂ እንሂድ። የዝዋቸው ውሰድዋቸው የት? ኢላ ማ ኩንቱም ቢህ ቱከዚቡን። እንጠሊቁ ኢላ ዝል። ይህ ነው ማሾፍ፣ ማሾፍ ነው ይህ ነገር። ምን አሉ ዑለማዎቹ ወደ ጀሀነብ ሲወስዷቸው እነዚህ ኩፋሮችና ምሽሪኮች ገና ጀሀነብ ውስጥ ከመግባታቸው በፊት ከጀሀነብ የወጣ ጢስ አለ። ዱኻን፣ ዱኻን ምንድን ነው ወንድሞች? ጢስ ነው የሚባለው ዱኻን፣ እሳት ነበልባል ሲቃጠል የሚወጣው ዱኻን። እሺ ጢስ ነው፣ ጭስ፣ ጭስ ነው ጭስ። እሺ እሱ ሰማዩን ይሞላል። ከጀሀነብ በላይ ያለው በሙሉ ጥቁር ነው። ሽታው ራሴም ፈነክት ነው፣ ጥቁር ነው፣ ናር ነው። እሱ መጀመሪያ ያዩዋቸዋል። ምን ይላቸዋል? እንጠሊቁ ኢላ ዝል፣ ከዚህ ከፀሐይ ከሙቀት ከቃጠሎ ልትድኑ ነውና ወደዛ ጥላ እንሂድ ይሏቸዋል። ይህ ነው ማፌዙ። እንግዲህ አሁን ጥላ አገኘን ብለው ይሄዳሉ። ወደዛ ሲደርሱ ለካ ጢሱ ነው ከጀሀነብ የወጣ ጥቁር ጢስ ነው፣ ሰማዩን ሞላ። ለካ እንደ ጥላ ሆኖ አያቀዘቅዝም፣ እንደ ብርድ ሆኖ ምንትን ያኒ ከሙቀት አይከለክልም። የቁል እንጠልቁ ኢላ ዝልን ዚ ثلاث ሹዓብ። የአላህ ጉድ ተመልከቱ። ጢሱ ሲወጣ ሶስት ቅርንጫፍ ያደርጋል አሉ። ያኒ በሶስት ይከፈላል። ስታየው የሚቀፍ ነገር የሚያስፈራ ነገር፣ ሶስት አይነት ቅርጽ ያለው ይወጣል አሉ። እንጠሊቁ ኢላ ዝልን ዚ ثلاث ሹዓብ። ላ ዘሊል ጥላ አይደለም። ዛሊከ ዝል ጥላ ያለው አላህ ሱብሓነሁ ወተዓላ ሊያፌዝባቸው ነው። ጥላ አይደለም። ላ ረሐተ ፊህ ወላ ጠመእኒና። ሲያዩት በስሩ ላይ ሲቆሙ እፎይታ የለውም፣ ጣዕም የለውም፣ እሳት የሚያቃጥል ነው። ወላ ዩግኒ ሚን አልለሀብ። የእሱን ነበልባል የጢሱ ብቻ ኮነ ወንድሞች፣ የጢሱ ነበልባል የጢሱ እንትኑ እልም ያለ እሳት ነው ይላል። በል ለሀብ ቀድ አሓጠ ብሂ፣ ሰማይን ሞልቶ ቀኝ ግራ ላይታች በሙሉ ጢስ በጢስ ይሆናል። ዩምነተን ወዩስራ ወሚን ኩል ጃንብ ከማ ቃለ ስብሓነ ወተዓላ በሌላ አያ ምን አለ? ለሁም ሚን ፈውቅህም ዙለል፣ በላያቸው በትኖ ሲሊንግ በላያቸው ያለ እሳት ሚን ናር። ኦኬ ወሚን ታሕትህም ዙለል በርዱ ሚን ናር። በሌላ አያ ምን ይላል አላህ ስብሓነ ወተዓላ? ለሁም ሚን ጀሀነመ ሚሃድ፣ ምንጣፋቸው ጀሀነም። ወሚን ፈውቅህም ገዋሽ፣ በላያቸውም ጀሀነም። ወከዛሊከ ነጅዚ አዛሊሚን። ከዛ በኋላ ምን አለ? ፊ ልቁርአን አላህ ስብሓነ ወተዓላ የስኸር ብልሙሽሪኪን ወልኩፋር፣ ያኒ የተመስኸር። እስመዑ ሊቀውሊሂ ስብሓነ ወተዓላ ፊ ሱረት ዱኻን። ብሱረት ዱኻን ምን ይላል አላህ ስብሓነ ወተዓላ? የቁል ኢነ ሸጀረተ ዘቁም፣ ዘቁም የምትባለው አንዲት ዛፍ አለች። ጣዓሙ ልአሲም፣ እነዛ በደለኞች እነዛ ካፊሮች ሙሽሪኮች በአላህና በነቢዩ በቁርአን የተጫወቱ ሰዎች ለነሱ የምትሆን ምግብ ነች። ከልሙህሊ የግሊ ፊልቡጡን፣ እሳት ለአንድ ሺህ ዓመት የተቃጠለ እሳት በሆድህ ላይ ሲያስገቡልህ ምን ይሰማሃል? ትርጉሙ እንደዚህ ነው። ከልሞል የግሊ ፊል ቡጡን፣ በበጥንህና በሆድህ ገብቶ ይህን እሳት ቢገባ ምን ያደርግሃል? ከገልይ ልሐሚም፣ ልክ እንደ ፈላ ውሃ፣ ለብዙ አመት የተፈላ ውሃ እንደሱ በሆድህ ገብቶ የሚያደርግህ። ከዛ በኋላ አላህ ስብሓን ተዓላ ምን ይላል? ይህ ካፍር ይህ ሙጅሪም ውሰዱትና ፈዕቱሁ ፈዕትሉሁ ኢላ ሰዋኢል ጀሒም፣ በዛ በውስጥ ጀሀነብ ክተቱት ይላል አላህ ስብሓን ተዓላ። ጠይብ በጀሀነብ እየተቃጠለ አይበቃውም? ላ እንደገና ሙቆቱ የጨረሰ ውሃ እንዴ፣ በአማርኛ መግለጹ ራሱ ያኒ ይከብዳል። ሐሚም ማለት ሙቆቱ ለሺ አመት ሁለት ሺ አስር ሺ አመት ፈልቶ ሙቆቱ የጨረሰ ምን ስንት ዲግሪ ነው መጨረሻ ዲግሪ የደረሰ ውሃ። ሱመ ሱቡ ፈውቀ ራእሲሂ ምን ዓዛብ ልሐሚም፣ ይህን ይባላል። ሰውየው ይቆማል በእሳት የተቃጠለ እንደገና ደግሞ በራሱ ሙቆቱ የጨረሰ ያኒ ቨሪ ቨሪ ቨሪ ቨሪ ሆት ውሃ በራሱ ላይ ያፈሱበታል። ይህ ስቃይ ነው አይደለም? ይህ የቦዲ የጀሰዳችን የስጋችን ስቃይ ነው ይህ ነገር። ላኪን መላእኮቹ እንደዚህ ሲያደርጉ ያ ጀማዓ ቁርአን እየቀራሁ እኮ ነው። ቁርአን ታውቃላችሁ፣ ሱረት አድኻን ብያችኋለሁ። አያ 43 44 45 46 47 እያልክ ትሄዳለህ እና ውሃ ሲያፈሱበት ያኒ ስጋውና አጥንቱ በእሳት የተቃጠለ እንደገና ውሃ ሲያፈሱበት ይህ የጀሰዳችን የቦዲያችን ስቃይ ነው አሉ። ላኪን የመንፈስ ስቃይ ደግሞ ይጨምሩበታል። ምን ይሉታል ታውቃላችሁ? ዙቅ ቀመሰው إنك أنت العزيز الكريم، أنت بالبات يا منستر ليج يا جنرال ليج يا مسفن سلاش ليج يا أكليلو هابت ولد ليج يا من ليج يا من ليج يا هابتام ليج أنت كما سوستي. ذق إنك أنت عندي كما سو يالوت العزيز الكريم يلوتال أو أنت كبر يا كبر ليج በዱንያ እኔ ነኝ የምትለው የነበርክ ማርሰደስ ከአንድ ሳምንት በኋላ ቢደብሊው ከአንድ ሳምንት በኋላ ኦዲ ከአንድ ሳምንት በኋላ ያኒ ምን ፈራሪ ገባርዲን የተባሉ መኪናዎች የምትጠቀም የነበርከው የባለባትና የከሪም ልጅ ሆንከው። ዙቅ ኢነከ አንተ ልዐዚዙ ልከሪም ኢነ ሀዛ ما كنتم به تمترون ايه نبر اي هونم يمتلوت يا نبر ايلان. هذا يوم الفصل قتلنا بسورة المرسلات، هذا يوم الفصل جمعناكم والاولين بلو الى الله سبحانه وتعالى كما جمر يا كادم جمرس كما تشرش يا الله شو بمولو اهون تسبسبات شوال الزي ما نكرر ناتلو ما نكرر يلمهن بمولو የሰው ልጅ የተባለ ተሰበሰባችሁ አሁን። ጠይብ ምንድን ነው ጌታዬ? ጠይብ ሀዛ የውም ልቅያማ አለዚ ላ የስሑ ለኩም አንኑጥቅ፣ ለመናገር ማትችሉም፣ አሁን የምትናገሩት የለም። ተማም ጸጥ ይላሉ ማለት ነው። ማአኑ በሌላ አያ ምን ይላል አላህ ስብሃነ ተዓላ? ወአቅበለ ባዕዱሁም ዓላ ባዕድን የተሳአሉን፣ ንግግር አለ በጀሀነም አላህ ዘንድ ቁመህም ንግግር አለ። ግን አንዳንድ ቦታ አለ ንግግር የሌለ፣ አንዳንድ ቦታ አለ ንግግር ያለው። ስለዚህ ጸጥ ይላሉ። ሊአነ ፊ የውም አልቅያማ መዋጥን ሙተዓድዳ ፈሁም ነዓም ቀድ የንጥቁን ፊ መዋጥን ወላ የንጥቁን ፊ መዋጥን። የአኼራ ጉዳይ 50 ሺህ ዓመት ነው ወንድሞች፣ 50 ሺህ ዓመት ጀሀነብ ከመግባታቸው በፊት፣ ጀሀነብ ከገቡ ደግሞ ቁጥር የሌለው ዓመታት ነው። በዚህ ጊዜ አንዳንድ ቦታና ጊዜ ያለ ሰዎች የሚናገሩበት፣ አንዳንድ ጊዜ ጸጥ ብሎ መናገር የማይፈቀድላቸው አለ። ፈኢን ካነ ለኩም አዩሃ ልካፊሩን ከይዱን፣ አሁን ከድ ካላችሁ፣ ከድ ማለት ያኒ መኽረጅ መውጫ መምለጫ ካላችሁ ተናገሩ። አሁን አምጡ አምጡ፣ ጠበቃ ካላችሁ ጠበቃችሁ አምጡ። እናንተ የምትፈልጉት የምትሉት ነገር ካለ ተናገሩ። ከተዘለማችሁ ኸላስ ጀና እናስገባችኋለን፣ ካልተዘለማችሁ ደግሞ ቦታችሁ ጀሀነብ ነው። የቁል ፈኢን ካነ ለኩም ከይዱን ፈኪዱን يعني إذا عندكم مخرج وحيلة ومنفذ من العذاب الذي حل بكم فكيدون تناقروا تكراكروا فافعلوه وقوموا به فأنتم الآن في أشد حالات الاحتياج. أهون مكراكر بعد الدنيا تكراكروا تنبري ملاساتشو 7 كيلومتر أو تتاتشو متن أهون تناقروا أهون ينقر قزينو تناقروا يبدلاتشو سؤال لي يبدلاتشو ملائكة لي الله بدلاتشو ዘለማችሁ ተናገሩ ይባላል። ማን ይናገር ወንድሞች? فإن كان لكم كيد أي قدرة على كيد ديني ورسلي والمؤمنون نا مؤمنون يمتقطوا ينبر مؤمنون يمتسدوا ينبر تناገሩ አሁን ምን ነው ዝም ብላችሁ? كما كنتم تفعلون في الدنيا فيكيدون طيب فأظهروه اليوم والأمر للتعجيز. አላህ እንደዚህ የሚላቸው ሊናገሩ ፈልጎ አይደለም፣ ምክንያቱም የሚናገሩት ነገር የለም። ላኪን እስትህዛእ ነው፣ ማቋሸሽ፣ ማፌዝ እና ማሾፍ ሲያሾፉባቸው ነው። ተናገሩ እንጂ ምንድን ነው ዝም አላችሁ ይላል። ሊአነሁ ምን አልማዕሩፍ አነሁም ፊ የውም አልቅያማ ላ ቁድረተ ለሁም ወላ ሒላ አበደን፣ እንደዚህ የሚባል ነገር የለም። ስለዚህ አላህ ስብሓነ ወተዓላ ተናገሩ ተናገሩ እያለ بما فيز نو انتن يميلاتشو معناتنا. طيب كذبوا هلا يقول سبحانه وتعالى هذا يوم الفصل جمعناكم والأولين فإن كان لكم كيد فكيدون ويل يومئذ للمكذبين. يهن كالبوا هلا الحمد لله ينزهن فايل يزقنا ود جهنب تقوتو يهدالو جهنب يقبالو جهنب تزقالك جألمانك الزقبتو ينسو النقر ألقه. أهون يا مؤمنة شمت الله سبحانه وتعالى إن المتقين في ظلال وعيون. إن ذي كافر وشيه تنبر واندموش بدخان بتئس يتموالا سمايون مولتو بزاسر هوني قطل نبر جنا جهنب كمقباتا شوبة فيه. إن ذي مسلم وشيس إن المتقين في ظلال ظلال تلا سر سبحان الله دمنانو يا عرش سرنو يا مندنو بقى ساتي تقطل سو እነሱ ግን በጥላ ስር ይሆናሉ። ከዛ ጀሀነም ከገቡ ጀና ከገቡ በኋላ ወፈዋኪሀ ሚማ የሽተሁን የፈለጉትን ፍራፍሬ በየአይነቱ ጭማቂ፣ በየአይነቱ መጠጥ፣ በየአይነቱ ያኒ ፍሩት ይበላሉ። ኩሉ። ይህ ደግሞ ሹፉ፣ አሁን ልክ እንደ ጀሀነም የጀሀነም ሰዎች እነል ሙተቂነ ፊ ዚላሊን ወዕዩን ወፈዋኪሀ ሚማ የሽተሁን። ይህ የሰውነታችን ደስታ የሚያገኝበት ምግብ ነው። ይህ ነገር እሺ ወዲያችን የሚመገብበት ነገር ነው። ልክ እንደዛ ደግሞ የመንፈስ ጭንቀት ያገኙበት ንግግር አሁን ደግሞ የደስታ ምንጭ እንትን የምናገኘው ደግሞ ይላሉ። የቁል ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን፣ ደስ ብሏችሁ ተዝናኑ፣ ብሉ፣ ጠጡ፣ እንደፈለጋችሁ ከፈለጋችሁን ፍራፍሬ እየወሰዳችሁ ብሉ። ልክ የጀሀነም አንጻር የሚሏቸው የነበረ ኢና ከዛሊከ ነጅዚ ልሙሕሲኒን በጀሀነቦች ምን አለ ኢና ከዛሊከ ነፍዐሉ ብልሙጅሪሚን። አሁን ደግሞ ኢና ከዛሊከ ነጅዚ ልሙሕሲኒን ወይሉ የውመኢዚ ልልሙከዚቢን። እንዲያውም ጀና የገቡ ሰዎች እንደዚህ ይላቸዋል፣ እናንተ አልሐምዱሊላህ ጀና ገባችሁ፣ እሺ ትበላላችሁ፣ ትጠጣላችሁ። ወየላቸው እነዛ የእናንተ ወገኖች ጀሀነም ገብተው ያሉ ወየላቸው፣ የላቸው ብታያቸው በጣም ትንትሉ ነበር። ብሉ ጠጡ እስቲ ተደሰቱ እናንተ ግን ወየላቸው። ያንተ ጓደኛ የነበረው ካፍር ጀሀነም ውስጥ ተቀቅለዋል። ኩሉ ወተመታዑ። ማን ነው የሚልህ እንደዚህ ወንድሞች? መላእኮቹ እኮ ነው በጀሀነም እየመጡ የእቱህ ሚን ኩሊ ባብ በየበሩ እየመጡ ሰላሙን አለይኩም ጥብቱም፣ ሰላሙን አለይኩም ጥብቱም፣ ሰላም ሁኑ፣ ካንተ ጋር ሰላም ይሁን፣ ብሉ ጠጡ፣ አላህ ስብሓነ ወተዓላ ብሉልኝ ጠጡልኝ እያለ ነው ይላል አላህ ስብሓነ ወተዓላ። ኩሉ ወተመተዑ። ናም ይህ ነገር ይህ ነገር አሁን ያልኩት ነገር ከመጀመሪያ ልጀምርላችሁ። ኩሉ ኢነ ልሙተቂነ ፊ ዚላሊን ወዕዩን ወፈዋኪሀ ሚማ የሽተሁን። ይህ ሁሉ ለአህል ጀና የሚባል ነው። ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን። በሰራችሁ ጥሩ ስራ ተከፍላችሁ አሁን ብሉ ጠጡ ይላል። ኢና ከዛሊከ ነጅዚ ልሙሕሲኒን። ጥሩ የሰራ ክፍያው ይህ ነው ከተባለ በኋላ ወይሉ የውመኢዝን ልልሙከዝቢን፣ እነዛ በዲን የከዘቡና የካዱ ግን ወዮላቸው ካለ በኋላ ምን ይባላሉ? እዛ ሄደው ምን ይባላሉ? ባዱንያ ባዱንያ እያሉ አሁን ለምሳሌ ባዱንያችን ስንት ከሃዲዎች አሉ ወንድሞች። ማርክስ ነው፣ ለኒን ነው፣ ጆን ኤፍ ኬነዲ ነው፣ ጆን ኤፍ ዝፍት ነው፣ በሙሉ ካፊሮች ያሉ ከአፍሪቃ፣ ከአውሮፓ፣ ከኤዥያ፣ ከአሜሪካ፣ ከካናዳ ያሉ ካፊሮች ከሃዲዎች ምን ይላቸዋል? ኩሉ ወተመተዑ ቀሊለን ኢነኩም ሙጅሪሙን። በአዱኒያ ኮ ነው እንደዚህ ይባሉ ነበር፣ ብሉ ጠጡ። በአፋቸው ባይሏቸውም ተዋቸው እስቲ ይብሉ ይብሉ ይጠጡ ይዝናኑ ይፈነጥዙ ይዝለሉ ተዋቸው። ኩሉ ወተመተዑ ቀሊለን ኢነኩም ሙጅሪሙን። እዚህ የምትደሰቱት በጣም ቀላል ነገር ነው። ምንድን ነው ማለት ወንድሞች? አዱኒያ ወላህ አልዓዚም ያዕኒ እንደ ምን ልበላችሁ፣ እንደ ንግስት ኤልዛቤጥ እንበል እስቲ። ንግስት ነች፣ ተኝታ ነው የምትበላው። በሙሉ የተመረጠ የተመረጠ ይመጣላታል። ንግስት ነች፣ የምትሰራው ስራ የለም። እሷና ልጆቿ የክብር ንግስት ነች። ላይፏ ተነጥፎ ተስተካክሎ የተሰጣት እንደዚህ ነው። ልጇ አልጋውራሽ ነው፣ ምንም ትን የለውም። በቃ መብላት መጠጣት እንደዚህ። በዚህ አይነት ለአንድ ሺህ አመት እንኳን ብትቆይ ሁለት ቀን አንድ ቀን ነች፣ አጭር ነች። ይህ ማለት እኮ ነው ኩሉ ወተመተዑ ቀሊለን። ቀላል ነው፣ በጣም ጥቂት ነው። የፈለገውን ነገር እንትን ብትል ኢነኩም ሙጅሪሙን፣ ላኪን አንቱም ሙጅሪሞች ናችሁ። ወይሉ የውመኢድን ልልሙከዝቢን ወኢዛ ቂለ ለሁም እርከዑ ላ የርከዑን። እነዚህ በሀብትና በጥሩ እንትን ያደጉና በዚህ አዱኒያ በዲን ክደው ጥሩ ኑሮ የኖሩ ምን አለ አላህ ስብሃነ ወተዓላ? ወኢዛ ቂለ ለሁም እርከዑ ስገዱ ሲባሉ ላ የርከዑን አንሰግድም ይሉ ነበር። አሁ ሞልተዋል በሙሉ ካፊሮች። እንኳን ካፊሮች ሙስሊሞችም ስገድ ብትለው አይሰግድም ይላል። ስገድ እሺ እሰግዳለሁ፣ ህይወቱን በሙሉ ሳይሰግድ የሚኖር ሰው። ወኢዛ ቂለ ለሁም እርከዑ ላ የርከዑን። ወይል የውመኢዝን ልልሙከዝቢን። እንግዲህ ይህን አሁን የገለጽኩት ነገር ይላል አላህ ስብሃነ ወተዓላ የመሬት የሰማይ ህፃን እንዴት እንደሚያድግ በማህፀን እንደገና መሬቷ እንዴት እንደተፈጠረች ውሃ፣ ዝናብ፣ ተራራ ሁሉ ይህን ተአምር የገለጽኩት ነገር በዚህ ካላመኑ ፈቢአይ ሐዲሲን ባዕደሁ ዩእሚኑን። በየትኛው ቁርአን ሊያምኑ ነው? ይገባቸዋል? ይህን አያ ወንድሞች በደንብ ይግባችሁ። አሁን በአካባቢያችን ያሉ ካፊሮች፣ ሙናፊቆች እና ሙሽሪኮች አው ሙተመስሊሞች፣ ሙተመስሊሞች ምን ማለት ነው? እስላም ሆኖ በጎን ሆኖ ተቀምጦ አይሰግድም፣ አይጾምም፣ በዲን ያፌዛል። በሙጠዋዎች እና ዲን የያዙ ሰዎች በሱ ያፌዛል፣ ያሸፋል። እነዚህ ሰዎች እና ይህን ሁሉ ተአምር ላይ በሰማይ በከዋክብት በመሬት በንፋስ በኤር በሰው አፈጣጠር በእንስሳ አፈጣጠር በሁሉ ነገር ፀሐይ በቦታዋ ጨረቃ በቦታው ንፋሱ የመጣ የሁሉ ተአምር አይተው የማያምኑ ሰዎች ፈቢአይ ሐዲትን ባዕደሁ ዩእሚኑን። በምን ሊያምን ይችላል ይህን ነገር አይተው የማያምኑ ሰዎች? ገባችሁ አባባል? የአላህን አባባል መጨረሻው ሐዲት ፈቢአይ ሐዲትን ባዕደሁ ዩእሚኑን። ከመጀመሪያ ነው ከመጀመሪያ ወልሙርሰላት ዑርፈን ፈልዓሲፋት ዓስፍን ብሎ ስንት ተአምርና ስንት ነገር ሲገልጽ ቆየና በእነዚህ ነገር ካላመኑ በየተኛው ንግግር ነው የሚያምኑ? ማን ነው አሁን ከመሬት ፈልቆ መጥቶ ነው መጥቶ ሰው ለየት ያለ ሰው ነው የሚያስረዳቸው በቁርአን ካላመነ ሰው በምን ሊያምን ይችላል ፈቢአይ ሐዲስን ባዕደሁ ዩእሚኑን ብሎ አላህ ስብሃነ ወተዓላ ቁርአኑ በዚህ ይደመድመዋል ማለት ነው والمرسلات عرفا فالعاصفات عسفا اهون عنده سوس سوچ فلغالهو والمرسلات بسوس يكفافلو يميقارولن ام هيام አለች ام هيام አለሽ استيجا اجيش اوچي كاله احلام አለሽ مچس ጉዳችን እንዲፈላ ነው የሚቀሩ ሴቶች ብቻ ናቸው አንድ ወንድ የለም አያሳፍርም እንደ ወንድሞች አያሳፍርም ወላሂ ያሳፍራል እንግዲህ ሱሪው ለሴቶች ስጧቸው እሺ ጀለቢያው እና ቶኑራው እናንተ ልበሱት አይ ወላሂ ሴቶች ብቻ ነው የሚቀሩ ሴቶች ብቻ ነው በጥያቄ የሚካፈሉ ሴቶች ብቻ ናቸው በኮሜንት እንትን የሚሉ ሴቶች ብቻ ናቸው ፓርቲሲፔሽን ያላቸው አክቲቪቲ ያላቸው አላህ ይርሐማቸው ወንድሞች ረሕመት ያውርድላችሁ እንሻአላህ በአዱንያም በአኼራም እሺ ሙህያም የለችም አህላም የለችም ሌሎቹ ማን ናቸው ሐኑታ እስቲ ረጋ አብሎ ሱረት ልሙርሰላት አስር አስር አምሳ አያት ነች እስኪ አስራ አምስት አያ አድርጎ የሚቀሩልን ኡሙ አምረላህ አለች ሙህያም አለች አህላም አለች ወይስ የሉም ወይ እኔ በእኔ ሊስት ስትላቸው አህላም የለችም ሙህያ ምንድነው ስሟ ሁለተኛው ስሟ አንድ ሌላ ስም አላት እሺ የሚቀራ የለም አላሁ ልሙስተዓን አላህ ይርዳን እንግዲህ እሺ ማይክ ፍሪ አስር አያ እስቲ ቀስ ብላችሁ በጆራችን እስከሚገባ ድረስ ቀስ ብላችሁ በተጅዊድ አስር አያ ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ አሰላም ኦኬ አንድ እስከ 10 ነው መቀ እስከ 10 እስከ ካን እስኩኝ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስወል ሙርሰላቲ ዑርፋ ፈልዓሲፋቲ ዓስፋ والناشرات نشرا فالفارقات فرقا فالملقيات ذكرا عذرا أو نذرا إنما توعدون لواقع فإذا النجوم طمست وإذا السماء فرجت وإذا الجبال نصفت صدق الله العظيم يا جماعة يتنكذكتكنا أستاذة مايك فري قولوا أقتت لأي يوم أجلت ليوم الفصل وما أدراك ما يوم الفصل ويل يومئذ للمكذبين صدق الله العظيم ثم نتبعهم الآخرين كذلك نفعل بالمجرمين ويل يومئذ للمكذبين ألم نخلقكم

እነዚህ ሶስት አያት እንዲያውም በጣም ሙሂም ናቸው። በጣም እኔ የመረቀኑኝ ሶስት አያ ናቸው። አያ 32 33 እና 34 የተከታተለ ሰው የለም። እነዚህ ሶስት አያቶች ተሸጋግሬ ዘሌ እንትን በቃ ሳልፈስራቸው አለፍኩ። እሺ እስቲ ምንድን ነው የሚሉት? አላህ ስብሐ ወተዓላ ምን ይላል? إنها ترمي بشرر كالقصر كأنه جمالات جمالات صفر وفي قراءة جمالات صفر ويل يومئذ للمكذبين. هلت آيات شو إنها جهنم مالو تملكت وندموش انديت اندسرات جهنم الله سبحانه وتعالى انديت اندسرات بتقام للا سو بيناقر نرو أنام نوم نبر يهيكي جهنم عليه يعني ጀሃነብ እሳት ነች አይደለም? ኦኬ ሸረር በአማርኛ ምን ይባላል? ሸረር በትግርኛ አውቃለሁ። በአማርኛ ሸረር ማለት ከእሳት የሚወጣው ሸረርታ ማለት ነው። ሸረር ይባላል ሸረራ ከእሳት የሚወጣ ከነበልባሉ እንደዚህ ፈንጠር ፈንጠር ብሎ የሚወጣል አይደለም? የእሳት እንትን ስፓርክስ አው በአማርኛ ምን ይባላል? ፈንጣሪ። ኦኬ እዚህ ይህ ነገር ሸረር ይባላል በአረብኛ። ከእሳት የሚወጣው ሸረሩ ብቻ ተመልከቱ ምንድን ነው። ሸረሩ ሲወጣ አለ إنها ترمي بشرر كالقصر። ያቺ አሁን ለምሳሌ በአዱንያ ያለው እሳት ሸረሩ ሲያወጣ ምን ስንዴ የሚያህል ነገር ነው እንትኑ ሸረሩ ገብስ ስንዴ ፉል ምናምን የሚያህል ነው ሸረሩ አይደለም? እንደ ወንድሞች ጥር ጥር ጥር ብሎ የሚወጣው እንትኑ ከእሳቱ ገፋ ቢል አንድ ትንሽ ድንጋይ የሚያህል ነው። ኦኬ የጀሃነም ግን ተመልከቱ إنها ترمي بشرر كالقصر ትልቁ ፎቅ በአለም ያለው ፎቅ አንድ ሸረር እንደሱ ይሆናል አለ። ሸረሩ ሲወጣ እንደዚህ ነው የሚሆነው። ራሱ ከጀሃነም በላይ ያስፈራል እሱ ሲወጣ ሸረሩ ብሎ ሲወጣ إنها ترمي بشرر كالقصر قصر ማለት يعني جنب تلقو قصر تلقو فوق ማለት ነው። ይህ ቅርጹ ነው አለ። ሁኔታው ስታየው يعني ሩጫው ስታይ ስፒዱ ስታይ كأنه جمالة صفر ጥቁር ግመል የሰከረ ያበደ ግመል እንዴት ይሄዳል ወንድሞች? የተቆጣ የተናደደ ያበደ ግመል እንዴት ዘሎ ይሄዳል? ሸረሩ እንደዚህ ነው አለ። إنها ترمي بشرر كالقصر ግዝፍነቱ ሳይዙ በአዱንያ ያለ ትልቁ ፎቅ እንደሱ ይሆናል። ሱርዓው ስፒዱ ሩጫው የተናደደ የተቆጣ ያበደ ግመል ሱፍር ማለት እዚ አስወድ ማለት ነው። እና ዘሎ ሲሄዱ ለምሳሌ 1 ሚሊዮን ግመል ያበዱ የተቆጡ እየዘለሉ እየዘለሉ እየዘለሉ ሲሄድ ምን ይታያል ወንድም? ሸረሩ እንደዚህ ነው። ሳይዙ እንደ ፎቅ አራራጩ ደግሞ የግመል ያበደ ግመል ይመስል በጀሃነም ላይ ሸረሩ እንደዚህ ሲወጣ ምን አይነት እንትን ታያለ? إنها ترمي بشرر كالقصر قصر ታውቃላችሁ ወንድሞች ፎቅ ማለት ነው። كأنه يعني ምን ይመስላል አሉ? كأنه جمالة يعني جمال يعني የጀመል ፕሉራል ነው። ጀመል ጅማላት ይባላል ጅማለት ይባላል። ጅማለት ሱፍር አረብ ጥቁር ጨለማ ለማለት ከፈለጉ ያቺ ሱፍር ጀመል ሱፍር ይላሉ። ጥቁር ገመል ጥቁር ገመል የለም ላኪን ከተገኘ ይህ ደግሞ ጥቁር ገመል ይባላል ሲጠሉትና እንትን ሲሉት። ስለዚህ ሸረሩ ሲሯሯጥ በሰማዩ ላይ ሲሯሯጥ ስታየው ልክ እንደ የግመል የተቆጣና የተናደደ ግመል ግዝፍነቱ ሳይዙ እንደ ትልቅ ፎቅ የዚህ አይነት ሚሊየንስ ኦፍ ሚሊየንስ ሸረር ሲሯሯጡ እዚህ ምን ይመስላችኋል ወንድሞች? ይህ ነው የተዘጋጀላቸው ለዚህ ለኩፋሮቹ የተዘጋጀ እንደዚህ ነውና አላህ ነጃ ይበለን። አላህ እንዴት አድርጎ ጀናን ይገልጻል ይገርማል። እንዴት አድርጎ ጀሃነም ይገልጻል ይገርማል። ለምንድን ነው የሚገርመው? መገረም የለብንም። ምክንያቱም እሱ ራሱ ስለሰራቸው ጀሃነም አላህ ነው የሰራት፣ ጀና አላህ ነው የሰራትና እንደሱ የሚያቃት የለም። በቁርአኑ በትንተናና በዝርዝር ነው የገለጻቸው ሁለቱም። አላህ ነጃ ይበለን። አላህ ስብሃነ ወተዓላ ከነዛ ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን የተባሉ የጀና ሰዎች ያድርገን አላህ ስብሃነ ወተዓላ። እንግዲህ የዛሬ ተፍሲራችን በዚህ ይደመደማል። ሱረቱል ሙርሰላት ተጨርሳለች። ከዛ ቀጥሎ ያለው ሱራ ኢንሻአላህ ነገ እንጀምራለን። ወላሁ አዕለም። ሶለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅማዒን።